الشتاء كذلك تخرجون. أوكي. إيش؟ كأسرة هلا كتر لجمرارن تزجاي تاجوهال. أعوذ بالله. أعوذ بالله من الشيطان الرجيم. والذي خلق الأزواج كلها وجعل لكم من الفلك والأنعام ما تركبون لتستووا على ظهوره ثم تذكروا نعمة ربكم إذا استويتم عليه وتقولوا سبحان الذي سخر لنا هذا وما كنا له مقرنين وإنا إلى ربنا لمنقلبون وجعلوا له من عباده جزءا إن الإنسان لكفور مبين أم اتخذ مما يخلق بنات وأصفاكم بالبنين وإذا بشر أحدهم بما ضرب للرحمن مثلا ظل وجهه مسودا وهو كظيم. بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على رسول الكريم سيدنا ونبينا محمد وعلى آله وصحبه وسلم. أهتوش واندموش قال سامنت سورة الزخرف كقدران جمرو إسكا أسرع عند يتنبر زاريك الزاوة مكتل كاسره لت جمرو الله جل وعلا يفك أدل من نال ولزاري مقرف قن إكرتا كبالفو ومت تأيقوت يالقبات شهر غير الله مايكلست زالي يولي درسو قبو زاري كبالفو درس متأيق مفلق اللين مت تلس غير الله رهولة كتر من جمرو. أعوذ بالله من الشيطان الرجيم. يقول كذبت مأره بستفيت الله جل وعلا أتلي بكا مشركوك سبات سماي سبات مدر من قنباو من فتروا سبالو أشنا فينا أواكيهون أملاك اند قنباو ينبروها تاليا إن هل يدرق الله تشون أملاك تتاتش وديت نمتيدو تبله بلاتش وكالبو على يكو سبات سماي سبات مدري جنب باملاك ولو مالت مدرين لأن أنت من قيد أدرقو يعني التفهم بمدر لا يدقو إتلا أي من قدو تشين بي ما هتفلو تمر ربات تقوزات شور المتفلق وساقات هيدو زمد يازاق عجا كسماي وهان بلك ياوردنا ياوردو واساب بيام يموتن يدرقا مابرق ياكاتو مدر هي أمي أدرقنا ميكا ساكس جيتا عندهنا نقرون نبر كذلك تخرجون لك ندزيهو أن أنتم كموتاتشو كتكبراتشو بهلا ككبر ندزيهو هي أن أدرقاتشو هلين يدرق أم مريت زنابا وردن هي أن أدرقنا هلو أن أنتم كقدلن بهلا أن أنتم هي أم أدرق عندما يسانم كزيلي التمارو يقبارو نبرا يقوم زاري كذا مكتل والذي لنا يانوكو الله مالت سبات سماي سبات مدرين يجنبوا يسولج كذا يزر طبته يجنبوا أملاك بلو مالت اللي تعملكو اللي تتجزوت يمت تتأيقوت يمت لما نتعملك مالت والذي يانو خلق الأزواج تندوشين يفتر كلها كل لما ينت عند مالتنا الله جل وعلا مالت هتوشي ጥንዶቹን ሁሉ የፈጠረ አምላክ ነው። ከሰው በሉ ከእንስሳት በሉ ከእጽዋት በሉ ሁሉንም አይነት خلق جميع الاصناف من الحيوان والنبات وغير ذلك እንስሳት ሊሆን ይችላል እጽዋት ሊሆን ይችላል እንደዚሁም የሰው ልጆች ሊሆኑ ይችላሉ ጅኖች ሊሆኑ ይችላሉ በአጠቃላይ ጥንድ ጥንድ ነገሮችን የፈጠረው ይሄው አምላክ ነው ይለናል ይሄው አምላክ ነው ازواج الاصناف والانواع كلها والابيض والاسود والذكر والانثى بتبعت تقالاي طند طند طند طند نغروشن تقورنا نچ وندنا سيت لذي طند طند نغروشن كله يفطرنا ياسغني يكون املاك نو لذي ايهن املاك مملك ايهن املاك مجزات كنانتي يتطبقال وجعل لكم لنانتم يادرجلاچو كو املاك نو من الفلك كمركب والانعام دزيم دمو كازساوج انعام مالت فرس جمل واتقال انعام بزو غزي فقهاوچ متتقموت فيلنا بغ كبتنا جملن غن انداتقال انعام مالت انساوش مالت نو سلازي من الفلك كمركبوچنا والانعام كانسساوج ما تركبون متقلبواچو ነገር ያደረገ ይሁን አምላክ ነው እናንተ ተሸክሙ ወደ ፈልጋችሁ ተቀጣጫ እንድትሄዱ ያደረገው አላህ ነው ግምል ላይ ተቀምጣችሁ ከአገር ወደ አገር እንድትንቀሳቀሱ ያደረገው አላህ ነው ፈረስ ላይ ተቀምጣችሁ ከአገር እስከ አገር ለመጓዝ እንድትችሉ ያደረገው አላህ ነው ዛሬ ደግሞ መኪናን በሰው ልጆች ጭንቅላት እንዲፈጠር አድርገው መኪና ኮዲያውድ እንድትሉ ያደረገው አላህ ነው በመርከብ እንደልባችሁ መንቀሳቀስ ምትጓጓዙበትን ከመርከብና ከእንስሳት ያደረገላችሁ እኮ አላህ ነው። እህቶች ወንድሞች ዛሬ መኪናን የማይጠቀምልም ዛሬ መርከብን በርካታ ሰዎች ይጠቀሙታል አውሮፕላንም እንደዚሁ ፈረስ ግመልም እንደዚሁ ስለዚህ ይሄን ሁሉ እንድንጓጓዙበት ፈቃድ የሰጠው እንድንጓጓዙበት ያደረገው እኔ ነኝ ነው የሚለው ሰባት ሰማይ ሰባት ምድር ገንብቼ እናንተ ከቦታ ወደ ቦታ እንድትንቀሳቀሱበት መርከብን አመቻቸው እንሳና አመቻቸው ዛሬ ደግሞ መኪናን አመቻቸው አውሮፕላንን መርከብ ሁሉ ይሄን ሁሉ ያመቻቸው እኔ ነኝ እኔን ሁሉ አድርጌላችሁ ከኔ ውጪ ሌላና አካል ለምን ተመልካላችሁ ሊተስተው ከዛ በኋላ ደግሞ ይተስተቅሩ على ظهور هذا المركب በዚህ መጓጓዣ ላይ ተረጋግታችሁ ተስተካክላችሁ እንድትቀመጡ ብዬ ነው ሊተስተው ማለት ተስተካክላችሁ ተረጋግታችሁ እንድትቀመጡ ብዬ ነው على ظهوره በጀርባው ላይ ለምሳሌ እንስሳት እንድንጓጓዝበት አደረገ ምንጓጓዘው ምን ላይ ቁጭ ብለን ነው የእንስሳ ጀርባ ላይ ተቀምጠን መርከብንም እንደዚሁ እኛ ገብተን ምንቆም ምንቀመጠው የመርከቢቱ ሆድ ላይ ጀርባ ላይ ነው ስለዚህ ለተስተው ተስተካክላችሁ እንድትቀመጡ ነው ያደረኩት على ظهوره ጀርባው ላይ ثم ከዛ በኋላ ደግሞ تذكروا نعمة ربكم ጌታችሁን ጸጋ እንድታስተውሱ ብዬ ነው መርከብንም መጓጓዣ ያደረኩት እንስሳዎችንም መጓጓዣ ያደረኩት ثم تذكروا نعمة ربكم ጌታችሁን ጸጋ ከዛ በኋላ ማስተዋስ እንድትችሉ ነው አለ እስህቶች ነው ወንድሞች መኪና ቀንቀን በስራ ሰዓት አውሮፕላን ከሀገር ወደ ሀገር ስንሄድ መርከብ ከሀገር ወደ ሀገር ስንጓዝ እንስሳትንም ከቦታ ወደ ቦታ ስንጓዝ እንጠቀማቸው አለ እህቶች ወንድሞች ይሄን ሁሉ ያገራልን አምላክ አላህ መሆኑ ገብቶ የአላህ ንዕማ ያሰብንበት ያሰላሰልንበት የተደነቅንበት ሰዓት አለ ካለስ ይው በጣም ደስ የሚል አረዳር ነው ደስ የሚል ስሜት ነው ከሌለ ግን ከባድ ነው وان تعد نعمه الله لا تحصوها الى ينين ጸጋ ብትቆጥሩ አድርሱት ይላል ስለዚህ የአላህን ጸጋ የሚክዱ ሰዎች ደግሞ ለእን ሸከርቱም ለአዚደንኩም አለ ካመሰገናችሁ ጨምራለሁ ولئن كفرتم ان عذاب لشديد ከካዳችሁ ደግሞ ቅጣቴ እጅግ ይበረታል ይላል ስለዚህ አላህ መኪናን እንድንገለገልበት የሰው ልጆችን ቅላት ውስጥ ወቀቱን ከቶ እንዲመረት አድርጎ መኪና ከቦታ ወደ ቦታ እንድንንቀሳቀስበት አደረገ ስለዚህ መኪናው ላይ ተስተካክለን ስንቀመጥ ምንድነው የምንለው سبحان الذي يا جيتا ጥራት ይገባው سبحان الذي سخر لنا هذا ይሄንን መኪና ለኛ ያገራልን አምላክ ምስጋና ይገባው ጥራት ይገባው سبحان الذي سخر لنا هذا وما كنا له مقرنين وما كنا النبرنا له لسو አሁን ለምንጓጓዙበት አውሮፕላን ለምንጓጓዙበት መርከብ ለምንጓጓዙበት እንስሳ ለምንጓጓዙበት መኪና አልነበርንም ምን ሙክሪኒን ቻዮች አልነበርንም እኛ መፍጠር ማንችልም እኛ ይሄ ነገር እኛን እንዲያንቀሳቀሰንን እንዲያንቀሳቀሰን አቅም ልንሰጠው ልንፈጥርለት አንችልም ነበር ولكن الله جل وعلا እንድንጓጓዙበት ፈቃዱን ሰጥቶ ከቦታ ወደ ቦታ ምንንቀሳቀሰው በረብ العالمين ፈቃድና ችሎታን ማለት ስለዚህ ይሄን ማስበ አሁን ራሱ ቁጭ አላችሁበት የቆማበት መሬት ረብ العالمين መሬትን ስላገራት መሬት እኛን እንድትሸከም ፈቃዱን ስለሰጣት እንጂ እኛ መሬትን አዘና ተሸከሚን ያጅን ብለናት አይደል መሬት ለቁጭ ያለው እኛም ተፈጠርን እሷም ተፈጠረች የሷሚያ የሰው ልጆችንና እላያዋ ላይ ያሉት ነገሮች ሁሉ በአግባቡ ማስተናገድ ነው ዝንፋትል ምሱ ካዘዛ እኛም ደግሞ እዚህ ምድር ላይ እግራችን እጃችን ተንቀሳቅሶ ምድር ላይ እንደልባችን እንድንሆን አላህ ኒዕማለ የተሰጠን የአላህ ኒዕማለ ስለዚህ እዚህ የአላህ ኒዕማለ ስንቀመጥ አምላክን መርሳት አላህን ረስቶ ወደ ኩፍ ዓለም መቀላቀል ከባድ ለዚህ ነው አላህ ثم تذكروا نعمة ربكم ከዛ የጌታችሁን ጸጋ እንድታስታውሱ ትፈልጋለሁ ኢበስተወይቱም ማለ በተስተካከላችሁ ጊዜ ተረጋግታችሁ በተቀመጣችሁ ጊዜ የጌታችሁን ጸጋ እንድታስቡ ትፈልጋለሁ በእግራችሁ ተጉዛችሁ መኪናችሁ ስር ተስተካክላችሁ ስትቀመጡ ይህን ሁሉ ጸጋ ያደረገልን አላህ ነው ይሄ መኪና እንድነዳው ይሄ መኪና በዚህ መልኩ ተመርቶ ምድር ገጽ ላይ እንዲመጣ ያደረገው አላህ ነው ብላችሁ የአላህን ኒዕማን ልታስታውሱ ትፈልጋለሁ መቼ ኢደስተወይቱም አለይ በዚህ መጓጓዣ ላይ ተስተካክላችሁ በተቀመጣችሁ ጊዜ የጌታችሁን ጸጋ አስባችሁ አላህን ታመሰግኑት ዘንድ ነው ይሄን ያደረኩት ነው ወተቁሉ እንድትሉም ብዬ ነው አለ ምን سبحان الذي يا املاك طرات يغبوا يا املاك طرات يغبوا يتنياو سخر لنا لنيا ياغرالن هذا ايهن نجر ايهن نجر ياغرالن املاك طرات يغبوا يتون نجر انسساون مركبون اوروبلانون جتون ماكيناون ها እነዚህ ነገሮችን እንድንጓጓዝባቸው ያገራልን አምላክ ጥራት ይገባው እንድትሉ ፈልጌ ነው አለ ወማ ኩና እኛ ኳል ነበርንም ለሁ ለሱ ለዚህ መጓጓዣ ሙክሪን ቻዮች አንነበርንም አለ ቢላሂ አለይኩም ሁቱት እንኳን መርከብልን ስራ ቀርቶ والله የለበስነው ልብስ መስራት ማንችል በቢሊየን ምንቆጠር ሰዎች አለ ይሄን ነገር የሚያመርቱት ጥቂቶች ናቸው እነዛ ጥቂቶችም رب العالمين فقعدوا سلسطاتشنو سلزي إني عنشل يعني إني إكرت تقول لي يا الله فقعد هنا بلا سووش جمك الله تلاي يا أورو بلان مسرات انتبه واسكمتو الله باي فترة اللي نورو كأبي سابا ودى جدا كجدا ودى هنا أقر مبغوز هالتشلم عنشي ما تشيم أورو بلان عاد فترة يالليش أماراج يتولد شبت أقر زاو تولدش الزاو موت الزاو ما دقنا الزاو موت لبر يسوف قن فقعد هنا አውሮፕላን ይባል መርከብ ይባል እንስሳት ይባል ነገር አደረገልን እነዚህ ነገሮች እኛ እንዲያገለግሉ ፈጠረልን ፈቀደልን ስለዚህ ይሄን አምላክ በእያንዳንዱ ህይወት እንቅስቃሴያችን ማሰብ ይገባል ለዚህ ነው አላህ ሊተስተው አላ ዙሁሪሂ በዚህ መጓጓዣ ላይ እጅርባው ላይ ተስተካክላችሁ እንድትቀመጡ ብዬ ነው መርከብንም መጓጓዣ ነገሮችን ሁሉ ያገራውላችሁ አለ ثم تذكروا ما تربكم ከዛጌታችሁን ጸጋ አስባችሁ አስተዋሳችሁ ኢደስተወይቱም አለይ በሱ ላይ በተስተካከላችሁ ጊዜ ወተቁሉ እንድትሉ ነው አለ سبحان الذي سخر لنا هذا وما كنا له مقرنين እኛም ይሄንን ምንችል አልነበርንም አንችልም ነበር ግን رب العالمين هو فقاد هو ነው አገራህልን አለ አው እነታን ተጥራት ይገባ የእውነት ኃያል አምላክ ነህ፣ የእውነት ታላቅ አምላክ ነህ ብላችሁ እንድታመሰግኑኝና እንድታጠሩኝ ብዬ ነው ይላል። እህቶች ይህን ኒዕማ አትርሱት። አላህ ወማ ሚን ኒዕመትን ኢላ ፈሚነላህ ይላል። እኔ ዛሬ የምናገርበት አንደበቴ ከአላህ የተሰጠኝ ነው። የማይበት አይኔ ከአላህ የተሰጠኝ ነው። ምጨብጥበት ወላበት እጄ ከረብ ዓለም የተሰጠኝ ነው። ስለዚህ ይሄንን አምላክ ጥራት ይገባ፣ ምስጋና ላንተ ይሁን ብሎ ማሞገስ፣ ማመስገን፣ ማጥራት ከእያንዳንዳችን ይጠበቃል። ወኢና እኛም ኢላ ረቢና ወደ ጌታችን ለሙንቀሊቡን ተመላሾች ነን። እዚህ ድረስ ነው ዱዓው። ሱብሓነ ለዚ ሰኸረና ሃዛ ወማ ኩና ለሁ ሙቅሪን ወኢና ኢላ ረቢና ለሙንቀሊቡን፣ እኛም ወደ ጌታችን ተመላሾች ነን የሚለውን ትሉ ዘንዳ መጓጓዣዎችን ሁሉ አገራሁላቸዋል። ዝም ብሎ መኪና ላይ ወጥቶ መሄድ ከአንድ ሙእሚን አይጠበቅም። ወጀዐሉ ለሁ እሱ አደረጉለት ይላል አላህ። መርከብን አግርቶ መጓጓዣ ነገሮችን ሁሉ በፈቃዱ አግርቶና አስተካክሎ የገነባን አምላክ ትተው ወጀዐሉ ለሁ ለሱ አደረጉለት ምን ዒባዲሂ ከባሮቹ መካከል ጁዝአን የተወሰነን ክፍል አደረጉለት ይላል። አደረጉለት ወጀዐሉ ለሁ ምን ዒባዲሂ ጁዝአን አይ ጀዐለ ልሙሽሪኩነ ሊላሂ ወለደን ሐይሱ ቃሉ አልመላኢከቱ በናቱላህ። እነዚህ የመካ ጣዖታውያን መላኢኮች የአላህ ሴት ልጆች ናቸው ብለው አጋር አደረጉለት። ነሳሮች ደግሞ ዒሳ እብኑ መርየም እብኑላህ ነው ብለው አጋር አደረጉለት። አይሁዳውያን ደግሞ ዑዘይር እብኑላህ ዑዘይር የአላህ ልጅ ነው ብለው ለአላህ አጋር ረዳት አደረጉለት አለ። አይገባውም ነበር ሁሉን ነገር ብቻውን አድርጎ። ሰዎች ለምንድን ነው ከሱ ውጭ ሌላን አካል እንደ አጋር አድርገው የሚያስቡለት ይላል። አይ ኢማሙ አልበይዳዊ አልመላኢከቱ ብራቱ ለቆይ እነ ልኢንሳነ የሰው ልጅ እኮ ይላል ለከፉሩን ሙቢን ግልጽ ከሃዲ ነው ይላል። አምላኩ ከዛች የዘር ጠብታ ፈጥሮት አብልቶ አጠጥቶ እያንዳንዱን ጸጋ ሰጥቶ መጓጓዣ ሰጥቶ ምድርን ዘርግቶ ሰማይ ገንብቶ ከሰማይ ዝናብ እንዲወርድ አድርጎ ምድር እንድታበቅል አድርጎ ይህን ሁሉ የሚንከባከበውን አምላክ ትቶ ለዚህ አምላክ ምን አደረገለት? ቢጤ። ዛሬ እኮ ሰው ይህንን አምላክ ሲስት፣ ወደዚህ ምድር ያመጣውን አምላክ ሲረሳ፣ ወላሂ ሰው ሰውን እያመለከ ነው። ሰው ከብት እያመለከ ነው። ሰው ድንጋይ እንጨት እያመለከ ነው። ሰው ጅን እያመለከ ነው። ሰው ቀሳውስት እያመለከ ነው። ሰው ወልይ ብሎ የተለያዩ ፍጡሮችን እያመለከ ነው። ለምን? ይህንን አምላክ ሳተው፣ ይህንን አምላክ ፈልጎ ማግኘት አቃተው። እህቶች ወላሂ መታደል ነው። ወንድሞች ወላሂ መታደል ነው። አምላክን ፈልጎ ማግኘት ትልቅ እድል ነው፣ ትልቅ እድል። ስለዚህ ለዚህ እድል አላህ ስላጫችሁ አልሐምዱሊላሂ ረቢል ዓለሚን ከልብ በሉ፣ ከልብ አመስግኑት። እውነተኛውን አምላክ ፈልጎ ማግኘት አንዳንድ ጊዜ ሰው ሳይለፋም አላህ እውነተኛውን ዲን ሃይማኖት ይሰጠዋል። ለምን? ለፈተና ይኖረዋል፣ ይሰራበታል፣ አይሰራበትም። ሌላውን ደግሞ ከእውነተኛው ጎዳና ውጭ አድርጎት እውነትን ይፈልጋል፣ አይፈልግም፣ ይፈትነዋል። ስለዚህ ወንድሞቼ ረብል ዓለሚን አላሁ ጀለ ወዓላ እዚህ ዲን ላይ ስላስቀመጣችሁ ከልብ አመስግኑት። ሰው ይህን ምድር የገነባውን አምላክ ትቶ ዛሬ ቁሳቁስ እያመለከ ነው። ቁሳቁስ ሩቅ አትሉ። ሰው ወደዚህ ምድር ያመጣውን አምላክ ትቶ ስሜቱን እያመለከ ነው። የግል ተራ ሻህዋው ተራ ፍላጎቱን እያመለከ ነው። የአምላክን ሕግና ስርዓት ከማክበር ይልቅ ውስጡ የሚጠይቀውን ስሜቱን ሁሉ እያራገፈ ነው። ይሄ ውስጡን እያዳመጠ ነው፣ አምላኩን መስማትን ቢብሎ። ስለዚህ ይሄ ደግሞ ውድቀት ነው። ስሜትን መገዛት፣ የአምላክን አጀንዳ ትቶ ከፍጡሩ ጋር መሞዳሞድ፣ ቁሳቁስ ማምለክ ወላሂ ለዓዚም ነው ብላችሁ እህትና ወንድሞቼ መስመር መሳት ነው። ከትክክለኛ የህይወት ጎዳና ማፈንገጥ ነው። ስለዚህ በተቻለ አቅም አላሁ ጀለ ወዓላን ይህንን ብቸኛ ፈጣሪ ብቸኝነት ማምለክ እያንዳንዱ ግለሰብ ይጠበቃል። ወጀዐሉ ለሁ ለሱ እኮ አደረጉለት እህት ወንድሞች ለዚህ ብቸኛ አምላክ ምን አደረጉለት ምን ኢባዲሂ ከፈጠራቸው ባሮቹ መካከል ጁዝአን የተወሰነ ክፍልን አጋራ አድርገው ለጠፉለታል ዛሬ በወልይ ስብ የተለያዩ ሰዎች አምላክነት የሚያስተዋቸዋል ነብዩን የሚያመልክ ማታጡ ዒሳን የሚያመልክ አካል እንዳለሁ እነሱስ መላእክታን የሚያመልክ አታጡ በየገጠሩ በየጉራም ጉሱን ገቡ ድንጋይ ዛፍ እንጨት የተወሰኑ የጅና አገልጋይ ሰዎችን የሚያመልክ ሰው እንደ ጉድ ነው እንደ ጉድ ነው ስለዚህ እህቶች ወንድሞች ይህንን ኃያልና ብቸኛ አምላክ ብቸኝነት መገዛት ሰው የመሆን ትርጉም ان الانسان لكفور مبين الله من قال لذي بتچኛ አምላክ አጋርና ብጥ ያደረጉለት አለ ይሄም ከሃዲነታቸውን ነው ያሳየው እኔ ብቻዬን እየመገብኳቸው እንዴት ብሎ ነው ከነሱ እኩል የሚበላን አካል የኔ አጋርና ያደርጉት እኔ ብቻዬን ፈጥሪያቸው እንደነሱ ሰው ማህፀን ውስጥ የተቀመጠን አካል እንዴት ነው የሚያመልኩት እኔ ብቻዬን ፈጥሪያቸው እንጨትና ድንጋይ ያመልካሉ እኔ ብቻዬን ፈጥሪያቸው ጅን ያመልካሉ መላእክት ያመልካሉ አረ ስተት ነው ኢነ الانسان لكفور مبين السول يجي بيقولوا مالك ببحريو قلص على كاهدين املاك ما قلقل ودا املاك متقات تتو كهدتنا كفرن يمي الرمل اكال نوالا هي تقاومنا انديت بلونه ببتشن ينتي قنباون ولزي مدري امتقون املاك تتو لمن دنو كزي املاك وچل لنا كال نقزاو هي قلص كاهدين نتنو مياسا يوينينا وإذا بشرة بتبسر غزي الى احدهم عندنياچو انذي الى الله فطورانن يادرغو اكالوج قوي امتخذ الدرسكم ذا امتخذ يا زندي مما يخلق كفطراچو نغروش مكاكل بناتين سيت سيت لجوچو لراسو يا زندي واسواكم واسواكم ان انت دمو مرطاچو اندي بلبنين بوندون لجوچ ان انت مرطاچو ሴት ሴቶችን ደግሞ ለራሱ ያዘወይ ምን ማለታችሁ ነው መላእክቶቹ የአምላክ ሴት ልጆች ናቸው የምትሉት ታላቸው የመካ ሙሽሪኮች መላእክት እንዳሉ ያምናሉ እነዚህ መላእክት በነሱ ጠረዳድ በነሱ እምነት አምላክ ጅና ግብቶ የወለዳቸው ሴት ልጆች ናቸው ብለው ያስባሉ ለምን እንደው ለአላህ መላእክቶችን ሴት ልጅ አድርገው ይሳሉ ሲባል አረቡ ዓለም ረሱል ከመላካቸው በፊት የነበረው ማህበረሰብ ለሴት ልጅ ያለው እይታ ክፉ ነው ሴት ልጅ የሸር የመጥፎ ነገር ምንጭ ነች ብሎ ያስባል ሴት ልጅ ለክብር ለዝና አትመችም አዋራጅ ነች ብሎ ያስባል ሴት ልጅን በአጠቃላይ እንደ ሰው አይሁዳውያን ሰው አይደለችም ብሎ ያምኑ ነበር አይሁዳውያን ከጊዜ በኋላ ደግሞ ሰው ነች ግን ወንድ ልጅ ለማገልገል የተፈጠረች ፍጡር ነች ብሎ ያስቡ ነበር የመካ ሙሽሪኮች ደግሞ ሴት ልጅ በጣም ይጠሉ ነበር ከመጥላታቸው የተነሳ ከነህይወታቸው ሲጠሩ ነበር እስልምና ግን መጣና አይሁዳውያኑንም ሌላውንም እምነት ሙሽሪኩንም አረም ትግክር ያደላችሁም ሴት ልጅ እንደ ወንድ ልጅ እኩል ሰው ነች ብሎ ዕውቅና ሰጠ እነሱ ግን ለሴት ልጅ ካላቸው ጥላቻ ተነስተው መላእክት ማለት የአምላክ ሴት ልጆች ናቸው ብለው ደፈደፉ እና አላህ ምን አለ ግን አሚተኸበ ወይስ ይዟል ምንማ ይخلቁ بنات ከፈጠራቸው ነገሮች መካከል ሴት ሴቶችን ያዘንድ ለራሱ ወአስፋኩም ቢልበኒን እናንተን ደግሞ ወንድ ወንዶቹ መርጦ ወንድ ወንዶቹን ብቻ ሰጣችሁ እንዴ ይሄ ትክክል አይደለም ይሄ ቅስመቱን ብዛ ይሏል ህገወጥ የሆነ ክፍፍል እውነት ያልሆነ ትክክል ያልሆነ ስህተት የተሞላበት ክፍፍል ነው ተውት ይሄ ከናንተ ለሴት ልጅ ካላችሁ ጥላቻ የተነሳ ነው እንጂ ያደረጋችሁት አምላክ ሴት ልጅንም አጋር አድርጎ ያላዘም አልወለደም አምላክ ወንድ ልጅንም አጋር አድርጎ ያላዘም አልወለደም ይሄ የናንተ ተራ አባባል ነው አቁሙታላችሁ ለራሳቸው ወንድ ወንዶችን ይዙ ነበር ወንድ ልጅ መከታ ነው ወንድ ልጅ በጦርነት ሰዓት ረዳት ነው አጋዥ ነው ሰው ሲሸመግል ከጎን ይቆማል ደጋፊ ነው ብለው ያስባሉ ሴት ልጅ ደግሞ ከዚህ ውጪ እጅግ በተበላሸ መልኩ ነበር የሚያስቧት ስለዚህ ለአላህ ሴት ልጆች መላእክቶቹ ሴት ልጆች ናቸው ብለው ደፈደፉ ወኢዛ ቡሽረ ሄን የመካ ጣውታውያንን ባህሪ ሲገልጽ እናለ ወኢዛ ቡሽረ በተበሰረ ጊዜ ልጅ ተወለደልህኮ ተብሎ በተበሰረ ጊዜ አሐዱሁም አለ አንድኛቸው ምንማ ባረባ ባደረገው ነገር ሊረህማን ለረህማን መሰለን ለረህማን ምሳሌ ባደረገው ነገር አንተም ተወልዶልሃል ተብሎ በተበሰረ ጊዜ ለረህማን ምንድን ያደረጉት ሴት ልጅ ናት አይደል አልመላኢከቱ በናቱላህ መላእክት የአላህ ሴት ልጆች ናቸው አሉ ለምን ለሴት ልጅ ከፍተኛ ጥላቻ ስላላቸው የሚጠሉትን ነገር ለአላህ አደረጉት ከዛ አላህ ግን ወኢዛ ቡሽር አህዱሁም ቢማ ضرب للرحمن مثلا للرحمن ምሳሌ አድርጎ ለአርህማን ሴት ልጆች አሉት ብሎ እንደመሰለው ሁሉ አንተም ሴት ልጅ ወልደሃል ተብሎ በተበሰረ ጊዜ ዘለ ወጅሁሁ ፊቱ ይሆናል ዘለ ማለት አይሳር ይሆናል ማለት ነው ወጅሁሁ ፊቱ ይሆናል ሙስወደን የጠቆረ ይሆናል وهو كظيم እሱም የተቆጨ በቁጭት ተሞልቶ ፊቱ ክስል ጥቁር ያለ ይሆናል ሴት ልጅ ተወልዶልሃል በመባሉ ማለት የሚገርማችሁ ነገር እናት ሴት ልጅ ካልወለደች ኮምፕሊትሊ ትፈታ ነበር ትፈታ ነበር ወንድ ልጅ ማታመጣ ሴት ሁሉ ትፈታ ነበር ሴት ልጆች ከነህይወታቸው ይቀበሩ ነበር ሚስቶች እንደ እቃ ተቆጥረው ቁማር ወንዶቹ ሲጫወቱ ያሲዟቸው ነበር ሚስቶቻቸው ሁሉ ሌላ ሰው ጋር የላኩ ሌላ ሰው ተጠቅሞ ሁሉ እንዲመልሳቸው ያደርጉ ነበር ብቻ ለሴት ልጅ የነበራቸው እይታ በጣም ከባድ ነው ይሄንን እንግዲህ እስልምና ሰብሮ የተሳሳተ የወረደ መጥፎ አስተሳሰብ ነው ከዚህ ውጡ ብሎ መካውያንንም ያወጣ አይሁዳውያንም ተሳስተዋል ሌላውንም ዓለም ተሳስተዋል ሴት ልጅ እጅግ የተከበረች ምርጥ ፍጡርች ብሎ ለሴት ልጅ ክብሯን የመለሰው ይሄው ቁርአን ነው ዘለ ወጅሁ ፊቱ ይሆናል ሙስወደን የጠቆረ وهو كظيم እሱ በቁጭት የተሞላና ፊቱ ክስል ያለ ይሆናል ለምን አሚጣላት ሴት ልጅ ተወለደችልህ ተብሎ ስለተፈሰረ ማለት ነው ስለዚህ እስልምና ወንድንም ሴትንም እንደ ትልቅ ጸጋ ነው የሚቆጥረው እንደ ትልቅ ጸጋ ነው የሚቆጥረው ይሄ የሚገርማችሁ የጃሂልያ አስተሳሰብ ይሄ የዚህ የድንቁርናው አስተሳሰብ ተጽዕኖ ዛሬ ድረስ አለ ወንዶችናውን ብትጠይቋቸው አብዛኛው ወንድ ልጅ ብቻ ነው እንዲወለድ ይፈልጋል ሴት ልጅ ሲወለድ አይናገሩም እንጂ ውስጡ ክስም ይላል ወንዶች ሴቶችም ጭምር ከሴት ይልቅ ወንድ ሲወለድላቸው ነው ፍንጥዝም ወለድኩ እኮ ወንድ ልጅ ምናምን ነው የሚሉት ሴት ልጅም እጅግ ምርጥ ጸጋ ነች በተለይ እምራአ ሷሊሃ ከሆነች ጥሩ ልጅ ከሆነች ከወንድ ልጅ የምትበልጥባቸው ብዙ ኳሊቲዎች አሏት ስለዚህ እኛ እንደ እስላም ቁርአን ንብሳ ሰለም ምን ያሉ መሰላችሁ الناسو ከአስናኒል ምሽት ሰዋ ይላል ሰው ሲባል ልክ እንደሚዶ ጥርስ እኩል ናቸው አሉ እንደሚዶ ጥርስ እኩል ሴት ወንድ ሳይባል ስለዚህ አንሳኡ ሸቃኢቁ ሪጃል እኛ ምናቀው ዲኒ ያስተማረን ሴት ልጅ የወንድ ልጅ ግማሽ ክፋ ካልነች ነው ያሉ ስለዚህ ሴት ልጅ ዝቅ አርጎ ማየት ይሄ የድንቁርናው ማህበረሰብ አስተሳሰብ ነው የሚገርማችሁ ደግሞ በጣም የቀፈፈው ይሄ ከድሮ ይልቅ አሁን ይመስለኛል ሴት ልጅ والله በመካውያን ዘመን ትሸጥ ነበር አይደለም ትለወጥ ነበር ምትቀበር ነበር አረ ዛሬ የእውነት ነው ብላችሁ ሴቶች እየተቸበቸቡ ነው በየቡና ቤቱ ትሄዱ ወንድ ብር ከፍሎ ሴቶችን እየገዛ እንደፈለገ ያደርጋል ሴት ልጅ ሆላንድ ውስጥ መስታወት ውስጥ ገብታ ፓንትና ጡት ማጃ ብቻ ተደርጎላ እየተሸጠች ነው ከዚህ በላይ ምን ሽያጫለ የሴት ልጅ ክብር መንካት ከዚህ በለጠ ምን አለ ሴት ልጅ እኮ ዛሬ የወንድ ልጅ የስሜት ማራገፊያ ሆናለች አይታችሁ ከሆነ መድነሻ ቦታዎች መጨፈሪያ ቦታዎች መዝናኛ ቦታዎች ሴቶች ሙሉ ገላቸውን ገልጠው ነው የወንድ ልጅ መዝናኛ ይሆኑ እስልምና ይሄን ሁሉ ትቶ እንደናንተው ሰው ነች የናንተ መዝናኛ መጨፈሪያ መሆን አይገባም እቺ የተከበረች ፍጡር የተከበረ ህይወት መኖር አለባት ብሎ ለሴት ልጅ ጠበቃ የቆመው والله العظيم ከእስላም ውጪ አታገኙ والله العظيم درت النبيچ ነው እናገር ስለዚህ بارك الله فيكم ይሄ የጃሂልያው ማህበረሰብ የቆሸሸ የወረደ አስተሳሰብ እስልምና አከርካሪው ነው ሰብሮ ይጣሉ የሚገርማችሁ ነገር ልጅ ከነ ህይወት ሲቀብር የነበረው የጃሂልያው ማህበረሰብ በእስልምና ግን ተቀይሮ ለሴት ልጅ ከፍተኛ ክብር ሰጥቶ ከወንድ እኩል አስተካክሏታል በማን በምን ትምህርት በዚህ በተከበረው መለኮታዊ ቃል በረብ العالمين ቃል ሳቢያ ማለት ነው። ስለዚህ እህት ወንድሞቻችን الله جل وعلا የሴት ልጅ ክብር ብድግን ያደረገው ሴት ልጅ መናቅ ነብሳ ሰለም ምን ይመስላችሁ? ከፋ ቢልመርኢ ኢትመን ይላል አን ይህቅረ አኻሁ ሙስሊም አንድ ሰው ወደ ጀሃነም ሰዓት ለመግባት ሰውን ዝቅ አድርጎ ማየት በቂ ነው ይላል። ሴት ልትሆን ትችላለች፣ ህፃን ልጅ ሊሆን ይችላል፣ ትልቅ ሰው ሊሆን ይችላል፣ ደሃ ሊሆን ይችላል፣ ሰውነቱ የቆሸሸ ሊሆን ይችላል። ሰውን መናቅ ከባድ ወንጀል ነው፣ ስህተት ነው። ግልጽ ነው ያረል እስልምና ወለቀድ ከረምና በኒ አደም የአደምን ልጆች አከበርናቸው ሴት ወንድ ህፃን ሽማግሌ ሳንል ሁሉም የተከበረ የአላህ ፍጡር ነው። ይሄን ፍጡር ማንቋሸሽ፣ ይሄን ፍጡር መግፋት፣ ይሄን ፍጡር ማዋረድ፣ የዚህን ፍጡር ክብር መነካካት ሐራሙን بالكتاب والسنة كل كلنو الله جل وعلا بقرآن المسألة فقوت أدرق ياسم ربت نقرم سلزي ونو تشاتشن سيت اللي جاد الله إنياكو الحمد لله ديناتشن لدمنت حق ميكوروكور لإنسسات مبت ميكوروكور زاري مقرابو آلم متو دي إنسسا مبتي لنا يسيت مبتي لنا يهزانات مبتي لنا والله العظيم قرآن ناطمت ቁርአኑን በደንብ አገላብጡት እንጂ የህፃናት መብት ቁልጭ ብሎ ቁጭ ብሏል። የሴቶች መብት ቁልጭ ብሎ ቁጭ ብሏል። የወንዶች መብት ቁልጭ ብሎ ቁጭ ብሏል። የእንስሳት መብት ቁልጭ ብሎ ዲኖስ ቁጭ ብሏል። ግን ቁርአኑን ካላወቃችሁ ሲዘምሩት አብራችሁ ታዜማላችሁ። ለዛ እኮ ነው እህቶቻችን ምዕራቡ ዓለም ላይ ተሸውደው የሴቶች መብት ቁጫሉና አንወርድም ብለው ጋብቻቸው በየቀኑ ያፈረሱት ነው። በህይወት ደስታ ያጡ ነው። ለምን? ተፈጥሯዊ ስርዓቱን ገለበጡት። ሊፈልገው የሰው ልጅ የተረጋጋ ህይወት እንዳይኖር ስለሆነ ገልብጠውት ዛሬ ቁም ስቅላችሁን እያሳያችሁ ነው። ስለዚህ እህት ወንድሞች አላህ ለሴት ልጅ የሰጣት ክብር ባለፈው መሬም ብዙ ተናግራ ነበር። በተለይ ይሄ ሶስተኛው ዓለም ውስጥ የሚኖሩ ሴቶች በጣም ይበደላሉ፣ በጣም ይገፋሉ። ትክክል ሊሆን ይችላል። እኛ ሴት አይደለችም፣ እንስሳት እንዲበደል አንፈልግም። ሴት አይደለም፣ ህፃናት ልጆች እንዲበደሉ እንዲገፉ አንፈልግም። እኛ እኮ መፈለግ አንፈልጋችን አይደለም። ሸሪዓው አይፈቅድም፣ ቁርአኑ አይፈቅድም፣ ሱና አይፈቅድም። ስለዚህ ባረከላሁ ፊኩም። ይህ ሴት ልጅ ተወለደለ ሲባል የሚሰማን ክፉ ስሜት ያው ከባድ ነው። ቅሪት ነው። እኔ ምለው የጃሂልያ ቅሪት ነው ብዬን ማሰቡ። የሚገርማችሁ ነገር አንድ እምወደው ሸህ አለኝ፣ ኡስታዝ ማለት ነው። ይሄ ሸህ አራት ነው ሶስት ነው አራት ልጆቹ ሴቶች ናቸው። ልጆች እንዴት ናቸው ምናምን ስለው ሶስቱ ልጆች ሰላም ናቸው ስለው ምን ሶስት ለኛለ 30 በለኝ እንጂ ይለኛል ሁሌ ማለት ነው። አንዷን ሴት በአስር አባዝሏል። በእኔ እምነት ኪታቡን ቀራው እንጂ ሸሁ የሴት ልጅ ያለው ስሜት ከውስጥ ፍቅቅ ብሎ አልወጣም፣ ተፍቆ አልወጣም። ስለዚህ እህቶች ወንድሞች፣ እባካችሁን ውስጣችሁ እንኳን የቀረ ነገር ካለ ለማውጣት ታገሉ። በቃ ሴት ልጅ እንዲወለድላችሁ ጓጉ። ወንድ ወንድ ወንድ ብቻ የሚል ስሜት ካላችሁ ጓጉ። ምናልባት አንዳንድ ጊዜ ከሴት ልጅ ይልቅ ወንድ እንድናስብ የምንገደድባቸው ኮንዲሽኖች አሉ። ወንድ እንድናስብ የምንጎደድባቸው ኮንዲሽኖች አሉ። ያም ግን ሲሆን ለሴት ልጅ ያለንን ጥላቻ የምንገልጽበት ውስጣችን የጃሂልያው ቅሪት እንዳለ ምን የሚሰማን ከሆነ እዚህ ቦታ ላይ ወደኋላ መለስ ብለን ራሳችን መፈተሽ ይኖርብናል። ስለዚህ አስረግጬ የምነግራችሁ ሴቶች እስልምና ከየትኛውም በላይ ዛሬ ወላሂ ስመ ወላሂ ባልና ሚስት ሲጋጩ ሴቶች የተበደሉ ሲመስላቸው ይወጣሉ። ግልጽ ነው። ከቁርአኑ ከሱና ወጥተው ክብራቸው የሚፈልጉት እንዳልኳቸው የምዕራባዊው ስርዓት ውስጥ ነው። ይሄ ደግሞ አልገባቸው ይሆናል እንጂ አደጋው ከባድ ነው። አላህ አውቃችኋለሁ። አላህ የተከበራችሁ ፍጥሬ ናችሁ። አላህ በዚህ መልኩ ነው እናንተን አክብሬ እንዲህ መዝለቅ የምንችለው ብሎ መስመር አሰመረ። ኖ ተሳስተሃል፣ አንተ ያሰመርከው ነገር ትክክል አይደለም ብሎ ማፈንገጥ ከፈለገ ግን ከባድ ነው። እሺ አወ ማን ዩነሸኡ አለ ቀጥሎ ስለ ሴቶች ተፈጥሯዊ ይዘት ትንሽ ይነግረን ነው አወ ማን ዩነሸኡ የሚያድገው ግለሰብ في الحلية بجيتوس تهونو وهو السو في الخصام بكركرس أثلاي غير مبين قلس أدلم بكركرس أثلاي بقلس مرتات بقلس ما الشنف أما يشلهونو بجيت أجيتوس تهونا تشلمو يميادقو أكال كزيه تشيكوهونو أكال غير كلهم دي أيدلم ملان وين ايجعلون لله من يربى في الزينه وينشا ويكبر عليها وهن الاناء من على او من ينشا يميادغو جلسب في الحليتي بجيت استهونو يميادغو يسو اكل جيتنيو غزي ميسفلغو لما نو هتو وندموچ وندليج ورق لبسه بر لبسه يهو نغر تشقطقطا اندو زنبلو سايتاطم بيوطا ወንድ ልጅ ሴት ልጅ በደም ባገላብጦች ዛሬ የኮስሞቲክስ ወይም ደግሞ የነዚህ የምትጠቀሟቸው የምንድነው የኮስሞቲክስ አይነቶች ብዛታቸው ከሴት ጋር የተያዘ ነው። ጌጣጌጥ፣ የእጅ ጣት፣ የአልቦ፣ የእግሩ፣ የጆሮ፣ የአንገቱ አጠቃላይ ከሴት ልጅ ጋር የተያዘ ይሄ ተፈጥሯዊ ጉዳይ ነው። ሴት ልጅ ውበቷ ጎልቶ የሚወጣው ራሷን ስትጠብቅ بقيت أقيت ستواب إن الله من قال أو من ينشأ في الحلية وهو في الخصام غير مبين بقيت أقيت أستهنو يمارقو بكركر ساعت لاي بقلس مرتعتنا ما الشنف أما يشلو أكال إلا الله أدرقو لنسو وندوندو شي مرتع لوندي إيه كبار ستتنو بمسارتو لالله وندم لجمع درق ستتنو قيل الله الله ايه يا جاهلي يا ما ابرسك لسيت لي يالو ايتا قشاشا سلهونا كزي اساسا منكو لا يوطاچو سلافلغا ان انت منو ناتشوحال كغيطا غيط غار وبتوا عبرو يميوطا بكركر ساعات لا راسو بغلص مرتاتنا ماشنف بزو غزي سيتوچني مشمغرنا عالم لا ياسازنواچوحال شمغرنا لا ستتقمطو وند مرزن ወንድ በነገር ቦታ ላይ እንጃ جزاك الله خير شكرا لك ماشي جزاك الله خير ወንድ በሽምግልና ቦታ ላይ ብትሄዱ ሎጂካሊ ሴት ልጅ መርታት የሚችልበት ተፈጥሮ ሰጥቷታል ወላሂ እኔ ግነት ካልሆነብኝ እኔ ሽምግልና ላይ ተቀምጬ ከሴቱ ይልቅ ወንዱ የሚያቀርባቸው መረጃዎች ወንዱ የሚሄድባቸው ሎጂካል መንገዶች የተሻሉ አሳማን ሴቶችን የሚረቱባቸው ሙሉ አቅም ወንዶች ጋር ነው ሴቶች ጋር ስትሄዱ ስሜታቸውን የሚተነፍሱት ተከራክረው ሎጂካል መረጃዎችን አቅርበው ሽማግሌውን ዳኛውን አሳምነው መብታቸውን የሚያስከብሩ በጣት የሚቆጠሩ ሴቶች ናቸው። አብዛኛው ሴቶች ግን በክርክር ቦታ ላይ ወላሂ ተራቸው ናቸው። ንገርማቸው ሐቅ እነሱ ጋር ሊሆን ይችላል ግን መረጃ አቅርባቸው አሳምኑ ሲባሉ በክርክር ሰዓት ላይ አሁን ሞክሩ እስቲ የሆነ አጀንዳ ያዙና ባልና ሚስት አጀንዳ ያዙና ተከራከሩ። ሴት ያ ነገር ደስ ካላት ደስቷን ስሜቷን ነው የምትገልጸው። ቅር ካላትና ከደብራት ይሄ ውስጥ ያለውን ስሜት ነው የምትገልጸው። ወንድ ከስሜት ይልቅ አቅሉን ይጠቀማል። አቅሉን ስለሚጠቀም ሴት ልጅ ሎጂካሊ የመርታት አቅሙ አለው። ስለዚህ አላህ ምን አለ? አው ማን ዩነሸኡ ፊል ሂልያ ጌት ውስጥ ሆኖ የሚያድግ የሰው አካል وهو في الخصام غير مبين السم بكركر ساعات لاي بقلص مرتاتنا ما شنف ما يشلون اكال لا الله هذا الرجل لن سدمو وندون دم الرطو يه كسمة بيزان فقوت كففلنا وقلنا يليلو كففلنا بمسارتو سيتم وندم اكل بيهورو وندنم سيتنم لا الله ما در تقبير لك ግን የሚጠሉትን ምርጦ ወደ አላህ ማስጠጋታቸው ነው። አላህ በዚህ አያት ላይ እየኮነነ ያለው ማለት ነው። ወጃዓሉ የራሱን ገለጸው። ወጃዓሉ አደረጉ አልመላኢከተ መላኢኮችን አደረጉ አለዚነ እነዚያን መላኢኮች ሁም እነሱ ኢባድ አልረህማን የአልረህማን አገልጋይ ባሪያ የሆኑትን መላእክቶችን አደረጉ። ምን አደረጉ? ኢናሰን ሴት ልጆች አደረጓቸው፣ ሴቶች አደረጓቸው። ስለዚህ ሴት አድርገው ሲያበቁ ምን አሉ? አልመላኢከቱ በናቱላህ መላኢኮች የአላህ ሴት ልጆች ናቸው አሉ። በመሰረቱ መላኢኮች ጾታ የላቸው፣ ወንድም ሴትም አይባሉ። እነሱ ግን መላኢካዎችን አላህ ሲፈጥር እዛ ቦታ ላይ ይኖሩ አይኖሩ ምንም የሚያውቁት ነገር የለም፣ ምንም የሚያውቁት ነገር የለም። ግን ሴትን ልጅ በጣም ስለሚጠሉ የሚጠሉትን ስያሜ ሰጧቸውና ለመላኢኮቹ የአላህ ልጆች ናቸው እኛ የምንጠላቸው ሴቶች ለመላኢኮች ስም ይሁኑ አሉ። ስለዚህ እነዚህ ሴት መላኢኮች ደግሞ የአምላክ ልጆች ናቸው ብለው ለጠፉት አደገኛ አለጣጠፍ ነው። ይህንን ነው አላህ በጣም እየተችና እየወቀሰ ያለው። አሻሂዱ አለ እንዴ ተጥደዋል እንዴ ከልካሁ አፈጣጠራቸው ላይ መላኢኮች ሲፈጠሩ እነዚህ የመካ ሰዎች ተጥደው ነበር ወይ ነበሩ ወይ ወይስ ዝም ብለው ምናምን ነው? ሰቱክተቡ አለ እንግዲያውስ ትጻፋለች አለ። ሸሃደቱሁም የሰጡት የምስክርነት ቃል ሴቶቹ መላኢኮቹ የአምላክ ሴት ልጆች ናቸው ብለው በሰጡት ምስክርነት ቃል መሰረት ይጠየቃሉ። ወይስአሉን ይጠየቃሉ። ሰቱክተቡ ሸሃደቱሁም ምስክርነታቸው ትጻፍና ቂያማ ቀን መላኢኮች ሴት ልጆች ናቸው የአላህ ሴት ልጆች ናቸው እንድትሉ ይሄን የምስክርነት ቃል እንድትሰጡ ምን መረጃ አላችሁ ተብለው ወይስአሉን ይጠየቃሉ አሉ። ስለዚህ እህቶች ወንድሞች፣ ዛሬም ቢሆን እኔም እናንተ ስለማናቀው ነገር የምንሰጠው የምስክርነት ቃል በጣም ከባድ ነው። ለምሳሌ በአላህ ጉዳይ ላይ ሊሆን ይችላል፣ በነቢያት ጉዳይ ላይ ሊሆን ይችላል፣ በሃይማኖት ጉዳይ ላይ ሊሆን ይችላል፣ በማህበራዊ ጉዳይ ላይ ሊሆን ይችላል። ምስክርነት ቃላችንን ስንሰጥ እምናቀው የገባን የተቀበልነው ነገር መሆን አለበት። ካልተቀበልነው ካልገባን ምንድን ነው የሚሆነው? ምስክርነታችን ሸሃደተ ዙር ይባላል። በጣም ከባድ ወንጀል በእስልምና የውሸት ምስክርነት ቂያማ ቀን የምንጠየቅበትና ወደ ጀሃነም እሳት ሊያስጥለን የሚችል ተግባር ይሆናል። ስለዚህ የምንመሰክረው የምናውቀውን ብቻ ነው። የምንመሰክረው ያየነውን የሰማነውን ብቻ ነው። ከዛ ውጪ በግምትና በብላምት የሚሰጥ ምስክርነት ቃል ሰትክተቡ ሸሃደትሁ ወስአሉ። የመካ ሙሽሪኮች ምስክርነታቸው ተጽፎ ቂያማ ቀን እንደሚጠየቁበት ሁሉ እናንተም ትጠየቃላችሁ እላለሁ። ወቃሉ እንዲህም አሉ የመካ ሙሽሪኮች ምን አሉ? ለው ሻ አልረሕማኑ ረሕማን ቢፈልግ ኑሮ ማዕበድናሁም አራ እንገዛቸው ነበር አሉ። ምን ማለታቸው ነው? ረሕማን አላህ ነው። አላህ ቢሻ ኑሮ እኛ ኮ እነ ላትን እነ ሁበልን እነ ዑዛን አናመልካቸው ነበር አሉ። ግን እዚህ ጋር አልመላኢከቱ በናቱላህ አሉ ብለናል አይደል? ወጀዐሉ አልመላኢከተ አለዚነ ሁም ዒባዱ አርረሕማኒ ኢናሳ የአላህ አገልጋይ ባሪያ የሆኑትን መላእክቶችን ሴቶች ናቸው ብለው ሰየሙ አለን። ወንጀል ፈጽመዋል መካውያን። አንደኛ እነሁም ነሰቡ ሊላሂ ኢለላሂ አልወለድ ለአላህ ልጅ አለው ብለው ልጅ ወደ አላህ አስጠጉለት። አላህ ደግሞ ምንድን ያለው? ቁል ሁወላሁ ለም የሊድ ወለም ይውለድ አምላክ አልወለደም አልተወለደም ብሎ ዘግቶታል። መካውያን ግን አደረጉ፣ አረ ልጅ አለ አሉ። አንድ በሉ። ሁለተኛው ደግሞ እነሁም ነሰቡ ኢለይህ አልበናት ዱን አልበኒን ልጅ አለ አሉና ደግሞ ልጆች ደግሞ ሴቶች ናቸው ብለው ሴት ልጆችን አስጠጉ። ሶስተኛ ደግሞ እነሁም ሐከሙ አለል መላኢከቲ አልሙከረሚን ቢልኡኑሰቲ ቢላ ደሊልን ወላ ቡርሃን። ሌላው ደግሞ መላኢኮች ሴቶች ናቸው አሉ። ሴቶች ናቸው ሲሉ መረጃ አላቸው ይላቸው? ያለ ምንም መረጃ ብድግ ብለው መላእክቶች ሴቶች ናቸው፣ እነዚህ ሴቶች አምላክ ልጆች ናቸው ብለው ሰየሙ። እነዚህ ሶስት ከባባድ ስህተቶችን ፈጸሙ ማለት ነው። ፈጸሙ ፈከደቡ አልቁርአን አልከሪም ፊትልክ አልአቅዋል በዚህ በተናገሩት ቃል ቁርአንን አስተባበሉ። ثم زادوا ضلالا وبهتانا فزعموا انك بريد الله كذا بحالاس ايهن كبار سوس ستتفصم منالو ايهن النجر الله يودوال كله اسكمالت هيدو من مالو وقالوا اندي هالو لو شاء الرحمن الرحمن بشانو ركو قالوا ما عبدناهم ان ملائكتن طاوتاتن ان نجزام نبرال ولما كانت عبادتنا واقعه بمشيئته فهو راضين ان انه بل ان عزان ان منات ملائكان جن سنا ملك يسوف اللاغوت اللبت الله قال فلقا الى نجر سنا ملك لا يطفان يشلان الى نجر سنا ملك يكلكن بغاد متهول يشلان بون انجر بيتشال يسترن يشلان زم جنسيان فلقوال معناتنا سلازي لو شاء الله لو شاء الرحمن ما عبدناهم الله بايش نورو ان نجزاچو نبر اهو يا ملكناچو با الله مشيئانو يسوف اللاغو تقراقلوبت نور كباد اقوام معناتنا وهذا منهم كلمه حق اريد بها الباطل رجتنا كل نجر ميكناوله بمشيئه الله جل وعلا با الله فقادر ايه فقادو جن ايه فقادو جن لمثاله اج يبلابت على አደለም እጅ ተዘርግቶ ምግባንስቱ ወደ አፍ እንዲያደርስ የማፈቃድ አለበት እጅ ተንቀሳቅሶ ስራ እንዲሰራ ያላህ ፈቃድ አለበት ልክ እንደዚሁ እጅ ቢሏንስቱ የሆነ ሰው ላይ ወይም ራሱ ላይ ያን ቢሏን እንዲሰካ እጅ የመንቀሳቀስ ፈቃድ ተሰጥቷል ይሄ ፈቃድ መሰጠቱ አላህ እጅ ቢላ ምግባንስቱ ከመብላት ውጪ بلوا يزا سو مغدل اتشير مالالو من دنيا لو اجي تنقساقسو يهون نغير متكبر نديچل فقادو زتوال سلازي اجاچينن انيانا منازو سنازو الله مشيئا له يا مشيئا اجاچلا ندينقساقس عرفوبتال انيا غير الله اجاچن ندينقساقس فقادو سلوونه مشيئاو سلوونه سلاشاو سنانقساقسو بهغوت بركو سنانقساقسو متيقال በጋዊ ነገር ደሞ ጃችንን سنንቀሳቀሰው ደሞ እንበረታታለን እንሽልማለን ልክ እንደዛው አላህ ፍጡራን አላህ እንዲያመልኩ ከአላህም ውጪ እንዲያመልኩ ፈቃድ ሰጣቸው ፈቃዳቸው አላህ የሰጣቸው ነፃ ዊል ነፃ ፈቃድ ተጠቅመው አላህን ሲያመልኩት ጀነት ሰጣቸዋል ይሽልማቸዋል ልክ እንደዛው ደግሞ ይሄን ነፃ መብት ነፃ ዊል ተቀብለው ጣውታን ሲያመልኩ ፈቃዱን ሰጥቷቸዋል ፈቃዱን ይሰጣቸው አድርጉ የሚል ሳይሆን በቃ ሰው ፍሪ ዊል አለው ነፃ ምርጫ አለው የፈለገን ይገዛ የፈለገ ደግሞ ከኔ ውጪ ሌላ ነው ያክገዛ የሚል ፈቃድ ሰጥቷል ይሄ ፈቃድን ምን አሉ እነሱ ለው ሻ الرحማኑ ማዕብድናው الرحማኑ እኮ ቢሻኖሮ አንገዛቸው ነበር የተገዛናቸው ስለሻኑ አሉ ይሄ መሺአ አላህ ፍሪ ዊል መስጠቱ እንጂ ተዛዛ አይደለም ነገሬና ምልኩ እዚህ እናንተም እንደዚህ አመልኩ አይደል ይሄ ንጻነት መሰጠቱን ከሊመቱ ሐቅ ኡሪደ ቢሃል ባጥል ይባላል በደንብ ስታዩት ቃሉ እነት ይመስላል የተፈለገው ግን አደገኛ ለምሳሌ ሰው ይሰክራል ምን ነው ሰከርክ ሲባል ምን አባት ይላርካም አምላክ ሽቶት ነው አለ ይስከር አምላክ ሽቶት ነው ብሎ ኦኬ እናንተ ለምሳሌ ብድግ ብሎ አንድ ሰው ተነሳና በቦክስ አላችሁ ትርሳችሁ ርግፍ አለ ለምን መጣው ሲባል እኒ ضربته بمشيئه الله الله ሽቶትን መጣውት الله ባይሻው ኑሮ አልመታው ነበር የአላህ መሽአው ዚቦ ተለይ መረጃ ሆኖ ግለሰቡን ኮንጀነጽ አድርገው በሰውም አክል ማለት ስለዚህ ሰው ፍሪ ዊል ተሰጥቷል ፍሪ ዊልን ተጠቅሞ ወነትን መደገፍ በጎ ነገር መስራት ከሱ ይተበቃል ኖ ብሎ ፍሪ ዊልን ተጠቅሞ ወደ ክፉ መሄድ ኋላ ቢያስጠይቀው ፍሪ ዊልን ተጠቅሞ ስለሰራ አምላክ ፊት ግን ይሄን እኮ ይሰራውት አንተ ስለሻው ነው አይደል አላህ እንጨት ድንጋይ መላእክት ጂን ሰው ቁሳቁስ አታምልኩ ብሎ ዘጋ አታምልኩ ብሎ ከለከለና ግን ምርጫው እናንተ ነው ብሎ ፈቃዱን ሰጣ ፈቃዱን ሰጣኛል ነፃነት ሰጣኛልና ሄጀሞ ባመልከም አልጠየቅም ማለት የጅል አስተሳሰብ ነው ይሄ ስለዚህ ወገኖች የመካ ሙሽሪኮች ግን ይሄንን ወረጃ አቀረቡና ማዕበድ ነው ማለት الله قبلنا قال ما لهم ماله لنسوا كوي الله تشوم ماله بذلك بزي أقوامات شو من الله تشوم من علم أوقات الله تشوم مالت أملاك بايشان هو أن أملك تشوم سيرو لزيان نقادرات شو أوقات نروات شو مرة جاء سبسوا بيهون السيو مرة جاء من الله تشوم أوقات من الله تشوم كما رتنستنوا في الدفت على إنهم ماله الناس كوا يدلهم ماله إلا يخرصون يمنعشوا بهون انجل إلا يدلوا مشتاموش ناتشو أنا مجت أو تملكوا لكم الناس ستشرع الرسول نورهم من دي إنيش مجت تقدار لكم باي هون لسولج يفلقوا النقر ديسرا كذاك أماك اللي تأيكوا وقر لكتاو وقر لشلمو ناس أفكار ستوتي هي ناس أفكار مستتيقن بفتصوم تفاعت عطفو بيه تزاز ماستر على فيار اللي يراسون قن فريون تتكمو سو بياتفا اتأيكوا اللي يراسون ناس عمنات تتكمو بيالما اشلمو اللي ونم الله الذي مكام مشتكوش قل إهم قال سنات درو من على إنهم إلا يخلصون الناس يمناش بهم نجي ليلة أيضا لهم وشتها مش ناتشو الله لا وشت نمي كتفو بمي تقبرو دقمو إهن نفريوين عند سومتو الناس تعود هاتن سيعملكو ما عبدناهم لو شاء الرحمن ما عبدناهم الله بشان ورو عند قزاتشو مبارا الناس سومتو قراتشو دبلو أبي كورتو الله شتوسني كورت كورتوتنا من ماذا قد شلال بلاتش ففزوم إيه الله مش عارف لهم براس في اللابوت متنست يكورتنا أجري أجري بلو يقال له تنستو عياشو الله لا إلا مواشيت كحق لموتات يا الله مشيئة تتكتم ودراسة شو بنسيم متى إيه يا الله مشيئة أنا ولا يكمل تمت أتاني هون بلاش لمستين إنسان سلزي شيء كمسمر يوتات على جنيا كهيدنا تنميلو كذا الله قلنا لك أنه أم أتيناهم ويستنا أتشوال عند النجي سووت شال كتابا مسعف ستنا أتشوال من قبله كقرآن كسو بستفيد لك كقرآن بستفيد فهم الناس به بسو مستمسكون يزو وكا اتعبتو يازو انه يازو يهونو بات مسعف ستنا أتشوال وي مستمسكين مالك يورد كل أشياء مسافة بكا مما يحتشنا بلو نكس هذا الجو يزو يزان مسافة من رجاء يكاك سنوي أهون اللبات الأقوى مرة منوت نويلو على ستنا أشياء من على أم أتيناهم وي ستنا أشياء اللي لنزل سووش كتابا مسافة من قبلي كقرآن مستفيد مسافة ستنا أشياء فهم به الناس بسو بقرآنه بستنا أشياء مسافة مستمسكين رب بارجو يازونا يجابتو يهونزن المسافة تتشاتشو على لي ألستو هاتشو مالا ألستو هاتشو كمسافة وجهي راساتشو سميتنا يباتو تشاتشو فلق نمي كتبت بكفو على الله بل لا الله يلقونم من اسم مسافة ألستو هاتشو بل يلقونم قالوا اندي هادو إنا وجدنا إنا أغينتنا لارو آبا أنا أباتو تشاتشنا أغينتنا على أمتين بمن قدر أغني تعو سيعملكو بزي بتعو تعملكو من قدر أغني ناتشو وإنا إنا على آثارهم بالنسو فانا لي مهتدون يتمرن النسو إن لاتن إن عبال هبال إنشاتون دنقاون جنون ملعاكون ملعاكون سيعملكو أغني ناتشو إنا باباتو تشاتش من قدر مهتدون يتمرن بالنسو من قدر من هدوا هدوا أغنيان سو من ياهون ناتنا باتي تهمن قد لا يهونو ما تهمن قد لا يهونو بالنسو انت على التيك اني متيك ومهمل بهيوتي ياله عقله انت تكما ودا املاك من قد قبتال ويسويتش نبر بزينو متيك بزينو مكتيكون كو ديهو ما ننو املاك اندال لبين يتنيا من قد ميازن اندال لبين يعني ممرت اهل لبين ناتنا باتو چما مرتو يا منبت من قد يزو هدوال كسرات شغار تقرين توال سلزي وقنوش የአባቶቻችን አያቶቻችን መንገድ ንቅ አባቶቻችን እናቶቻችን ሀቅ ላይ መኖሩን ካላረጋገጥን እጅግ አደገኛና የጥፋት ጎዳና ነው መካውያንም ያሉት ይሄን ነው በል እና ወጀድና አባአና አላ উম্মা উম্মা ማለት አላ ጠሪቀቲን ማለት መንገድ ላይ ያገኘናችሁ ምን አይነት መንገድ ወኢና አላ አثار ሙክተዱን እጣው ታምልኮት መንገድ ላይ ያገኘናችሁ እኛ መንሱን ፈረግ እንከተላለን በፍጹምና ወደ ከነሱ አንወጣም አለ ዛሬም ዓለም ላይ የምታዩት ከባዱ ጥፋት ይሁን ትልልቅ መሻይኾች በቀንሱ ያሉት ልክ እንደ አላህ ቃል ተወስዶ ሰው እሳቸው ቃሉ አይነቀነቀ ቀሳውስቱም ሸኹም ፓስተሩም የሀገር መሪውም ሽማግሌውም ባህል ውስጥ ያሉ ሰዎችም አላህ ግን እያለ ያለው ከዚህ ሁሉ ከፍጡር ትርምስ ውጡ ነው የሚለው። እንደውም ምን ይልበስላችሁ አልሐቁ ሚን ረቢከ ፈላ ተኩነን ሚን አልሙምተሪ፣ እውነት ያለው አምላክ ዘንድ ብቻ ለዚህም አትጠራጠራል። ከዛ ቀጥሎ ፈመን ሻአ ፈልዩእሚን ወመን ሻአ ፈልየክፉር፣ የፈለገ ሰው ከአምላክ ዘንድ የመጣውን እውነት ተቀብሎ አማኝ መሆን ይችላል፣ የፈለገ ሰው ደግሞ ከአምላክ ዘንድ የመጣውን እውነት አልቀበልም ብሎ መካድ መብቱ ነው። እውነት ግን ያለው አምላክ ብቻ ነው ይላል፣ አምላክ ጋ ብቻ ነው ይላል። ስለዚህ እህት ወንድሞቼ፣ የትኛውም አካል መከተል አደገኛ። እኔን ስትከተሉ መሐመድ የያዘው ሐቅ ነው እውነት ነው ቁርአን ነው ብላችሁ መረጃውን ፈትሻችሁ እንጂ በግብታዊነት ሰው መከተል ይሄ ተክሊድል አዕማ ይላል፣ ጭፍን ቲፎዙ ጭፍን ተከታይ ማለት ነው። አርሲ ማንች እንድበሉ ሰው በቃ የአርሴናል ደጋፊ ነው ለምን ደገፍ አያውቀው፣ የማንች ደጋፊ ነው ለምን ደገፈ አያውቀው፣ የሆነ የፖለቲካ ፓርቲ ደጋፊ ነው ለምን ደገፈ አያውቀው። ይሄ ደግሞ አደገኛ ነው፣ አደገኛ ነው። ሰው በድፍን ሰውን የሚያክል የተከበረ ፍጡር የሚደግፈውን ነገር ሳያቅ መቃወም ሳያቅ መደገፍ እጅግ አደገኛና የሰውን ክብር የሚነካ ነው። ስለዚህ እህት ወንድሞቻችን የአባቶቻችን መንገድ እንከተላለን ስንል አባቶቻችን ምን ላይ እንደነበሩ ማረጋገጥ ይኖርብናል። ሀቅ ላይ ካሉ ትክክል፣ ከሀቅ ውጭ ግን ከሆኑ እነሱ ከሀቅ በላይ ስላልሆኑ እኛ የምንከተለው ሀቅን እንጂ አባቶቻችንን አይደለም። ወከዛሊከ ይላል ልክ እንደዚሁ ማ አርሰልና አላክንም ሚን ቀብሊከ ከአንተ በስተፊት ፊ ቀርየቲን በአንዲት መንደር ውስጥ ከአንተ በስተፊት አላክንም ምን ነዚሪን ከአስጠንቃቂ አላክንም አለ። ኢላ ቃሉ ኢላ ቃለ ቢል እንጂ ምን ቢል ሙትረፉሃ ተቀማጣይቷ ማለት ተቀማጣይዋ የዛች መንደር የተቀማጠሉ ባለ ሀብቶች የዛች መንደር ትልልቅ ሰዎች የዛች መንደር መሪ ነኝ የሚሉ የዛች መንደር በሀብት የተሞላቀቁ ሰዎች ቢሉ እንጂ ምን ቢሉ ምን ቢሉ እና ወጀድና እኛ እኮ አግኝተን አለ አባአና አባቶቻችንን አላ ኡመቲን በምን አግኝተናቸዋል? ወኢና እኛም አላ አታሪህም በነሱ ፋና ላይ በነሱ ጎዳና ላይ ሙቅተዱን ተከታዮች ነን ከነሱ መስመር አንወጣም ይላሉ። አረባ አያቸው አይደል? ሙሳ ይላካል አይደል? ሙሴ ተልኳል። ሙሴ ተልኮ ባካችን የአምላክ ነብይ ነኝ አንድን አምላክ ተገዙ ሲባል ኖ አባቶቻችን ያዙት አባቶቻችን የሄዱበት መንገድ ይሻለናል አንተ መታት በጥብጠን ነው። ኢሳ ሲላክም ልክ እንደዚህ ይሄን አንተ ይዘህ የመጣኸውን ነገር አናውቅልህም እኛ አባቶቻችን ያለፉት በዚህ መስመር ነው ዞር በልልን። ነቢያቶች ሁሉ ሲላኩ በዛ መንገድ ውስጥ የነበሩ ተደማጭነት የነበራቸው አካል ምን ይላሉ? እና ወጀድና አባአና አላ ኡመቲን ወኢና አላ አታሪህም ሙቅተዱን እኛ አባቶቻችንን በዚህ መንገድ ላይ አግኝተናል እነሱ እንከተላለን አትረብሹ ዞር በሉ ንሚለው። አላህ ግን ምን አለ? አወለው ካነ አባኡሁም ላ ያቅሉነ ሸይአን ወላ የህተዱን አው ከማ ሱብሓነሁ ወተዓላ እነዚህ አባቶቻችን የሚሏቸው አካሎች የአምላክን መንገድ ባያገኙትስ ቅኑ መንገድ ባይመሩስ ዝም ብሎ በጭፍን ይከተሏቸዋል? ኧረ አያስኬድም። ንገሯቸው። ዛሬ አቅላችሁን ተጠቅማችሁ ዛሬ ግራ ቀኝ አይታችሁ ዛሬ መረጃን አገላብጣችሁ እውነት መፈለግ ነው እንጂ አባቶቻችን እያላችሁ ራሳችሁንም ለአደጋ አታጋልጡ ብለ በላቸው። ይሄ ዓለምን ወደኋላ ያስቀራት በጣም ከባድ አካሄድ። ሰው በነፃ ጭንቅላት ሀቅን እንዳይጨብጥ ትልቅ እንቅፋት የሆነ እምነት ነው። ቃለ ከዛ አላህ ግን ምን መልስ ሰጠ መሰላችሁ? ቃል እንዲህ አላቸው፣ አወለው ጅእቱኩም ብመጣችሁ ኑሩ አወለው ጅእቱኩም እኔ የምመጣችሁ ብሁር ቢአህዳ በተሻለ መመሪያ ሚማ ወጀድቱም ካገኛችሁት ነገር በተሻለ መመሪያ አለይህ በሱ ላይ አባአኩም አባቶቻችሁን ካገኛችሁበት መመሪያ ከሱ የተሻለ መመሪያ ይዤላችሁ ብመጣ እንዴት ታዩታላችሁ? አባቶቻችሁን የምትከተሉት ወይስ የመጣውን መመሪያ ነው? ብለህ በላቸው ረባ ነው። ወይም ደግሞ ካለ ማለት ሩሱል ነው። ካለ ኩሉ ነቢይን ሊቀውሚህ ሒነ አንዘረሁ አዛብናር አዛብናር። እንግዲህ ህዝቦቹ ምን አሉ አለ? በተለይ የተቀማጠሉ ተደማጭነት ያላቸው የሀገር መሪዎች ምን አሉ? እና ወጀድና አባአና ወኢና አላ አሳሪህም ሙቅተዱን አሉ። እኛ አባቶቻችን በሆነ መንገድ ላይ አግኝተናል እንከተላቸዋለን አሉ። የተላከው ነቢ ቃል እያንዳንዱ ነቢ ምን አለ ለህዝቦቹ? አወለው ጅእቱኩም ቢአህዳ ሚማ ወጀድቱም አለይህ አባአኩም፣ አባቶቻችሁን ካገኛችሁበት መንገድ እጅግ የተሻለ አህዳ ማለት እጅግ የተሻለ መመሪያ ባመጣላችሁ እንዴት ነው? ይህ መመሪያ ትከተላላችሁ ወይስ አባቶቻችሁን ዝም ብላችሁ ትከተላላችሁ አላቸው። ቃሉ እንዲህ አሉት፣ እና እኛ እኮ ቢማ ኡርሲልቱም ብሂ እናንተ በተላካችሁበት ነገር ካፊሩን ከሃዲዎች ነን። የፈለገ ከአባቶቻችን የተሻለ መመሪያ አምጡ አንከተላችሁም። እናንተ እኮ ያመጣችሁትን መመሪያ ተከተልን ማለት አባቶቻችንን ተሳስተዋል ብለን እንድናስብ እንገደላለን። ይህን ደግሞ አናደርገውም። ምንም መንገድ ላይ የሆኑ በጭፍኑ እንከተላቸው። ይሄ ደግሞ በጣም አደገኛና አጥፊ መንገድ ነው። ሰው መሻሻል አለበት። ሰው ማሰብ አለበት። እንኳን ያለፉ አባቶቻችን አይደለም በህይወት ያሉትንም ቢሆን ያሉበትን መንገድ አጣርተን ነው የምንከተለው፣ አጣርተን ነው። ዛሬ አልሐምዱላ ዘመኑ ተቀይሯል። ዘመኑ የኤቪደንስ ዘመን ነው። እያንዳንዱ ነገር በመረጃ ነው ሁሉ ነገር የሚቀርበው። ስለዚህ አባት፣ እናት፣ ወገን፣ ዘመድ ሳይሆን የሚፈታው መረጃ ነው። ይሁን ነገር ላይ አለው ሲል ግለሰብ መረጃ ያመጣል። ያን መረጃ አገላብጠን አይተን ካስኬደን እንሄዳለን፣ ካልሆነ ደግሞ እንቀየሳለን። ስለዚህ ወገኖቻችን አባቶቻችን እንከተላለን የሚለው የተሳሳተ እምነት ወደ ጀሃነም እሳት ይመጣል። ባህል እስቲ አስቡት። ኢትዮጵያችን ላይ በጣም ብዙ ብሔሮች አሉ። ሁሉም ብሔር ላይ የየራሱ ደካማና ጠንካራ ጎን አለው። ሁሉ ብሔር ላይ የተዘረጉ የባህል ስርዓቶች አባቶች ወላጆቻችን የጨበጡት ነው። የተሳሳቱትም የብሔረሰብ አካሎች የአባቶቻችን አሉ። ሁሉም እንደዚህ ሲል ማለት ህብረተሰቡ ወደ አንድ አቅጣጫ ሊያመጣ የሚችል የህይወት መመሪያ አይኖርም ማለት ነው። ስለዚህ በጣም ከባድና አቅለ ራሱ የማይቀበለው ነው። ዛሬ ምዕራቡ ዓለም ግን ትንሽ ኮምፕሌትሊ አባቶቹን ማድመጥ የማይችል በሽማግሌ አስተሳሰብ የማይመራ በጣም አደገኛ ማህበረሰብ የገነባ ይመስለኛል። እስልምና ግን ይመጣና አባቶቻችንን ማድመጥ ያለብን፣ ቃላቸው መተግበር ያለብን፣ መስማት ያለብን ቦታ እንዳለ በደንብ ይነግርሃል። ከዛስ በኋላ አባቶቻችን ከትክክለኛው ከመለኮታዊ መመሪያ ሲወጡ ደግሞ ኖ ተሳስታችኋል፣ መስመሩ ይሄ ነው ብለን ደግሞ እንድንነግራቸው እስልምና ከልብ ይፈልጋል። ምዕራቡ ዓለም ደግሞ ኮምፕሌትሊ አባቶቹን የሚንቅ የሚገፋ ድምር አባቶቹን ለመስማት ያልተዘጋጀ ከባድ ትውልድ ገንብቷል። ይሄ ደግሞ መጨረሻው እጅግ አደገኛ ለምድር የማይበጅ ትውልድ ነው እየፈጠሩ ያሉትና ስለዚህ እስልምና አባቶችን በጭፍር መከተልን ያወግዛል። አባቶች ሀቅ ላይ ካሉ ደግሞ ከአባቶች ትዕዛዝ መውጣትንም ያወግዛል። ስለዚህ አባቶች የቆሙበትን በደንብ አይተን ትክክለኛ መስመር ላይ ከቆሙ ከአባቶች ጎን መሰለፍና እነሱን መከተል ተገቢና ትክክል ነው። ትክክለኛ መንገድ ላይ ደግሞ ካልቆሙ አባቶችን መምከርና እምቢ ካሉ ደግሞ የራሳችን መስመር ማበጀት የተመረጠና ለጭንቅላትም ቅርቡ አካሄድ ይሄ ነው። አላሁ ጀለ ወዓላ በሰጠን ምክር ተቀብለን ህይወታችን የምናቀና ሰዎች ያደርገን። ጀዛኩም ላሁ ኸይር። የዛሬ ተፍሲር ቀን ሙሉ በጣም ደክሞኝ ነበርና የዋልኩት ያስተማርኳችሁን በደከመ መንፈስ ነው። ግን ኢንሻአላህ መልእክቱን በደንብ አስተላልፌዋለሁ ብዬ አስባለሁ። ጀዛኩም ላሁ ኸይር፣ በጣም አመሰግናለሁ። ያልገባችሁ የምትጠይቁት ነገር ካለ በራችን ክፍት ነው። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ። መሬም ስንፈጥር አፈጣጠራቸውን ተጥለው ነበሩ መላይኮች ሲፈጠሩ። ፈጣዱ እንዴ ኸልቀሁም፣ አፈጣጠራቸው ላይ ተጥለው ነበር ወይ መላይኮቹ በሚፈጠሩበት ጊዜ እነዚህ የመካ ሰዎች ተጥደው ነበር ተገኝተው ነበር ወይም አሸሂዱ ኸልቀሁም ሲፈጠሩ ተገኝተው ነበር ወይ? ሴቶች ናቸው ለማለት መካውያን የአላህ ባሮችን መላይኮችን ሴቶች ናቸው አሉ። አሸሂዱ ኸልቀሁም መላይኮቹ ሲፈጠሩ እዛ ቦታ ተገኝተው ነበር እንዴ ستكتب شهادته قد يلم زاري سيتوش ناتشو قال بزيم اتش مسكرت قالاشو تتصافا لج ويسألون نغا كاما كان يتأيك عدون ملو جزاك الله خير ما يكفري جزاكم الله خيرا. እኔ ነኝ መሰለኝ ቀጣዩ መሩ። የእጅ ምልክት ምንም አይታየኝም ዝም ብዬ ነው የገባሁት። እና ኡመቲን እሚለው አለ ኡመቲን ወኢና አለ አታሪህም ቁጥር 22 መንገር ላይ ብሎ ነው ያስተማረን። በል በርግጥ ቃሉ አሉ ኢና ወጀድና እኛ አገኘ አባ አና አባቶቻችንን አገኘን አለ ኡመቲን በመንገር ላይ አገኘን ወኢና እኛም على اثارهم በነሱ ፋና በነሱ በፈለጎቻቸው ሙህተዱን የምንመራ በነሱ መንገድ ተመሪዎች ነን አሉ። መንገድ የሚለው ያው እንደ ሃይማኖትም ማለት ነው በነሱ መንገዶቻቸው ያኒ ሽርክም ይሁን ምንም ያድርጉ የሚያመልኩት ሌላም ነገር ሲሆን እነሱን ስላዩ በነሱ መንገድ ነው የምንከተለው ያለ መረጃ ማለት ነው። ግልጽ ሆነልሽ መስለኛል መሩ? አይዋ ጠይብ አይሰማም እንዴ? እሙ ሳዳ 22 ይሰጠች። ጠይብ ጀዛኩምላህ ኸይረን። ኢንሻአላህ ከመጀመሪያው ልጀምርና ልሞክር ማለት ነው። ከቁጥር 12 ነው። አይሰማም? አይሰማም? ጠይብ ቮሊዩም እሺ ቢስሚላህ አልহামዱሊላህ ሰላቱ ሰላም አለ ረሱልላህ ሰለላሁ ዐለይሂ ወሰለም ኢንሻአላህ والذین اعوذ بالله من الشیطان الرجیم والذین یا نو خلق الازواج ارسو الله یا نو خلق الازواج ጥንዶችን የፈጠረ ያኒ አይነቶችን ነው እዚ ላይ የተባለ አይነቶችን የፈጠረ كلها እንድምጻችን ይሰማ አላህ ወፊ ይበልክ ኢንሻአላህ ኸለቀል አዝዋጀ ኩላሃ አይነቶቹን ሁሉ የፈጠረ ወጃለ ለኩም ለናንተም ያደረገላችሁ ነው ሚነል ፉልኪ መርከብን ወልአንዓም እንዶም ከቤት እንስሳዎች ማተርከቡን እንድት የምትገልቧቸው ያደረገላችሁ ጌታ ነው ያ አላህ ማለት ሊተስተው እንድትደላደሉ አላ ዙሁሪሂ በጀርባዎቻቸው ላይ እንድትደላደሉ ثم كذم تذكروا እንድታመሰግኑ نعمة ربكم የጌታችሁን ጸጋ እንድታስታውሱ اذا استويتم በተደላደላችሁ ጊዜ عليه በርሱ ላይ وتقولوا عليه በርሱ ላይ በተደላደላችሁ ጊዜ ያላህን ኒዕማ እንድታስታውሱ ነው ይሄንን ያደረገላችሁ ወተቆሉ እንድትሉም ነው ሱብሃነ ጥራት ይገባ አለዲ ያሰኸረ ለና ለኛ ያገራልን هذا ይሄንን ወማ ኩና እኛ ማልነበርንም ለሁ ሙቅሪኒን በዚህ ነገር ላይ ቻዮች አልነበርንም የማንችለው ስንሆን ያገራህልን ጌታ ጥራት ይገባ እንድትሉ ነው ወኢና እኛም ኢላ ረቢና ወደ ጌታችን ለሙንቀሊቡን ተመላሾች ነን ወጀዓሉ አደረጉ ለሁ ለርሱ ሚን ኢባዲሂ ከባሮቹ አደረጉ ጁዝአን ቁራጭን ልጅ እዚህ ጋር ይገባዋል ዲዋር ሄድክ ድምጻችን ወጣ ወሌሎቻችሁ ጁዝአን ሚላው ኡሙ ሳዳ ይስማል ይያሉኝ እኮ ነው ሀዊ ነው ይስማል ይያሉ ነው ዲዋይ ንገረኝ እስቲ እዚህ ጋር ጁዝአን ሚላው ወጀዓሉ ለሁ ሚን ኢባዲሂ ጁዝአን ጀዛኩሙላሁ ኸይራን አጋር طيب ሚን ኢባዲሂ ከባሮቹ ጁዝአን አጋር ያደረጉ አደረጉ ከባሮቹ ለአላህ አጋር አደረጉ ኢነ ልኢንሳነ የሰው ልጅ በርግጥ ለከፉሩን ከሃዲ ነው ሙቢን ግልጽ የሆነ ከሃዲ ነው አሚተኸዘ አደረጋችሁ እንዴ መረጣችሁን ያዛ አደረጋችሁ ሚማ የኽሉቁ ከፈጠረው ነገር በናቲን ሴቶች ልጆችን አደረጋችሁ ወአስፋኩም መረጣችሁ ቢልበኒን ወንዶችንም ለራሳችሁ መረጣችሁ ወይዛ ቡሽራ አሐዱሁም በተበሰረ ጊዜ አንዳችሁ በተበሰረ ጊዜ ቢማ ደረበ ሊረሕማን መተለን ቢማ ደረበ ባደረገው ነገር ሊረሕማን መተለን ለረሕማን ምሳሌ ባደረገው ያኔ ሴት ልጅን ማለት ነው። ምሳሌ ያድራላህ እንደሰጡት በዛ ባደረገው ያ ሰው ተወልዶልሃል ሴት ልጅ በተባለ ጊዜ ዘለው ወጅሁሁ ፊቱ ይሆናል ሙስወደን የጠቆረ ይሆናል ወህወ ከዚም እሱ የተቆጨ ሆኖ ፊቱ የጠቆረ ይሆናል በቁጭት የተነሳ ማለት ነው። አው መን ዩነሸኡ የሚያድገው ግለሰብ ፊልሂልየቲ በጌጣጌጥ የሚያድግ በጌጥ የሚያድገው ሰው ወህወ ፊልኺሳም እርሱ ፊልኺሳም በክርክር ጊዜ ገይሩ ሙቢን በግልጽ መርታትን የማይችሉትን ያኒ በክርክር የማይረቱትን ሰዎች ለእርሱ ለአላህ ልጅን አደረጉ። ወጀዐሉ አደረጉ አልመላኢከተ መላኢኮችን አደረጉ አለዚነ እነዚያ ሁም እነርሱ ዒባዱ ራህማኒ ለአራህማን ባሪያ የሆኑትን ባሮች የሆኑትን መላኢካዎችን አደረጉ። ኢናተን ሴቶችን አደረጉ ሴቶች የሚልን ስም ሰጧቸው። አሸሂዱ ተጠደዋል ወይም ነበሩ እነርሱ ኸልቀሁም አላህ በሚፈጥራቸው ጊዜ እነርሱ ነበሩነ ሰትክተቡ ትጻፋለች ይላል አላሁ ስብሓነ ወተዓላ ሸሃደቱሁም ምስክርነታቸው ትጻፋለች ወይስአሉን በዚህም ነገር ይጠየቃሉ። ወቃሉ እንዲሁም አሉ ለውሻ አራህማን በሚሻው ነገር አላህ በሻ ኖሮ ለውሻአ በሻ ኖሮ አራህማን አላህ አራህማን በሻ ኖሮ ማዓበድናሁም አንገዛቸውም ነበረ እነዚህ የሚያሻርኳቸውን ነገሮች አንገዛቸውም ነበረ አራህማን ስለሻ እንጂ ማለሁም ቢዛሊከ ለእነርሱም የላቸውም በዚህ ነገር የላቸውም ምን ዒልምን እውቀት የላቸውም እነሱም انهم الا يخرسون انرسم يميواشو يخرسون يميواشو بيون انجي ليلا ايدلوم ام اتيناهم ويستناچوال الى الله سبحانه وتعالى كتابا مصحفا ستناچوال من قبله كزي كقران بفيت مصحفا ستناچوالنا فهم انرسو به برسو مستمسكون يچبطوناچونه يلال بل برغت قالوا انا وجدنا انيا اغنين ابا انا اباطوچاچنن اغنين على امتي بمنجر لا اغنين وان على اثارهم وان انيم على اثارهم بنرسوفانا بفلغوچاچو لا مهتدون يمنمرانن قالوا وكذلك اندرزيهم ما ارسلنا اللاكن من قبلك كانت بفيت اللاكن في قريتين بمنوريا سفرة مسالة ازي قال مي استكاكلن يالا في قريتين ميلو في قريتين سورة الزخرف قطر 23 لاي وكذلك ما ارسلنا من قبلك في قريه مندر طيب جزاك الله خيرا من قبلك كانت بفيت علاكنم في قريه بمندر لا بمندر است علاكنم من نذير كاستنقاكي الا بهون انجي قال على ሙትረፉሀ ተቀማጣዮቿ ያሉ ቢሆን እንጂ አላክንም ምን አሉ ኢና ወጀድና እኛ አገኘን አባአነ አባቶቻችንን አናገኘን አላ ኡመቲን በመንገድ ላይ አገኘን ወኢና አላ አታሪህም በፈለጎቻቸው ያኒ በእነርሱ ፋና በእነርሱ በፈለጎቻቸው ላይ አገኘን ሙክተዱን የነሱንም ፈለግ የምንከተይ ተከታዮች ነን ያሉ ቢሆን እንጂ ሌሎችን አላክንም ቃለ አለ አወለው ቃል አውለው ጅቱኩም ብመጣላችሁ ቃል አለ አውለው ጅቱኩም ብመጣላችሁ ቢአህዳ ይሄን ረሱሎች ናቸው ብሎ ነው እንግዲህ ኡስታዝ ያስተማረ ለህዝቦቻቸው ሲነግሩ ማለት ነው። አውለው ጅቱኩም ብመጣላችሁ ቢአህዲ በተሻለ መመሪያ እናንተ ከያዛችሁት በተሻለ መመሪያ በመጣላችሁ ሚማ ወጀድቱም ባገኛችሁት አለይሂ አባኡኩም እናንተ በአባቶቻችሁ ላይ ባገኛችሁት መረጃ ይበልጥ የተሻለ መመሪያ እኛ ብናመጣላችሁ ቃሉ አሉ ኢና ቢማ ኦርሲልቱም እኛ ቢማ ኦርሲልቱም በላካችሁት በተላካችሁበት ነገር ቢሂ በእርሱ ካፊሮን ከሃዲዮች ነን አሉ። ይህንን ይመስላል። አላሁ አዕለም። ጀዛኩሙላሁ ኸይረን ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።